بسم الله الرحمن الرحيم. ألف لام ميم. ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم أولئك هم المفلحون. سورة البقرة مدنية. البقرة مدينة يوردت بمهن وعسط التعوق وهي من أوائل ما نزل نبياتنا عليه الصلاة والسلام مدينة كورد وعلى مجمري الكبابي بمورد يتعوق أشنجتنا على ذنب وآياتها مئاتاني وست وثمانون أنكت أشام ሁለት መቶ ሰማንያ ስድስት ይሆናሉ። እና በዚህ መልክ እንግዲህ በጣም ረጅም የሆነች ሌላ ተወዳዳሪ ሱራ አልተገኘችም ማለት ነው። እና በውስጧ ብዙ ቁም ነገሮችን ያካተተች ናት። እስልምና እንግዲህ መሰረታዊ ሆነ ዘርፋዊ አቅጣጫዎችን በየመልኩ በሚገባ ተንትናና ዝርዝራ ያስቀመጠች ሱራ ብትኖር ይህች ትሆናለች በአንደኛ ደረጃ ማለት ነው። من أطول سور القرآن على الإطلاق قرآن استكمي جنيوتا عند متوى أسرارات تانكال سورة وج وهم رافات يما جمّرها رجم يمتبالو إهيجنا الشمالتنا وهم السور المدنية التي تعنى بجانب التشريع مدينة يوردش عند مهنوا يألت ثلاثي هبرة السابون انكسكاسي لما مرات بتامي تلايا جودا بوجننا هقات وجن ممريا وجن በስፋት ያስቀመጠችውም ይህች ነች ማለት ነው። ሸኗ ከሸኒታ የርሶር ልመደንያ በዚህ ይዘቷ እንደ ሌሎቹ እንደ መድና ስራዎች ስትሆን እሷ ግን ከሌሎቹ የበለጠና የላቀ ድርሻ ይኖራታል ማለት ነው። እንግዲህ ነቢያችን አለይሂ ሰላቱ ወሰላም መድና ከወረዱ በኋላ ሁኔታው ሙሉ በሙሉ ስለተለወጠ መካ ከነበሩበት ሁኔታ ለየት ያለ ሱራ ነው የመጣላቸው ማለት ነው። መካ ላይ ያሉ ጭቁናቸው በጥላት ታፍነውና ተጨቁነው ስለሚኖሩ ለራሳቸው ኢባዳ የሚያደርጉበት ወይም ደግሞ የወደፊት ተስፋቸውን የሚጠቁሙ የሆኑ ምዕራፎች ናቸው እንጂ የሚወርዱት በግለሰብም ሆነ በህብረተሰብ ደረጃ ቋሚና መሰረታዊ የሆኑ መመሪያዎችን አይሰጡም ነበር። ምክንያቱም መድረኩ የለምና ማለት ነው። መድና ከወረዱ በኋላ ግን በተወሰነ ደረጃ ቢሆን ነጥነታቸውን ስለተጎናጸፉ እንደገና ደግሞ ራሳቸውን ችለው ለመኖር ለመተዳደር የራሳቸው ህግና ስርዓት ስላስፈለጋቸው የሚመጡ ሱራዎች ሁሉ አንድ ባንድ የህብረተሰቡን ስሜትና ፍላጎት የሚያዳምጡና የሚያስሱ ነበሩ ማለት ነው። እና ይህችም ሱራ እንግዲህ የመጀመሪያ አካባቢ መዲና እንደወረዱ በመምጣቷ ሰሃቦቹ ሊሰሩት የሚገባቸውን እንዲሁም ደግሞ መከልከል የሚያስፈልገውን ለወደፊት ደግሞ መዘጋጀት የሚያሰኘውን ነገር እንደገና በጥላቶች በኩል ሊተነዘሩባቸው የሚችሉትን እንዴት መቋቋም እንዳለባቸው የሚመለከቱት ነጥቦች ሁሉ በማካተት እንደገና ለወደፊት ደግሞ የራሳቸውን አቅጣጫ በመተለምም ይህች ሱራ ከፍተኛ ሚና ተጫውታለች ማለት ነው። አለዚ ተዋልጁ ኑዙም ወልቀዋንነ ተሽሪዕያ በአጠቃላይ የዕለት ተዕለት የህብረተሰቡን እንቅስቃሴ የሚመሩና አቅጣጫውን የሚያሳዩ የሆኑ አንቀጾች በስፋት ይገኙባታል ማለት ነው። እሽተመለት ሀዲስ ሱረቱል ከሪማ አላ ሙዕዘም ልአካም ተሽሪዕያ በመሆኗ ሚስቲ ምዕራፍ በሸሪአተ ልእስላም አስፈላጊ የሆኑትን መሰረታዊ ድንጋጌዎች አብዛኛዎቹን ታካትታለች ማለት ነው። ፊልአቃኢዲ በመጀመሪያ ደረጃ እምነት ነክ የሆኑትን ነጥቦች በመካ ሱራዎችም እንደተለመዱት አርካን ልኢማንን አርካን ልእስላምን ከሞላ ጎደል በተለያየ መልኩ አስቀምጣለች ማለት ነው። ከዛ ቀጥላ የኢባዳ ዘርፎችን አላህ Subhanahu Wa Ta'ala በምን መልኩ መገዛት እንዳለባቸው የኢባዳዎችን አይነትና ያፈጻጸሙንም ፍርአት ሳይቀር ተቆማለች ማለት ነው። ከዛ በመቀጠል ደግሞ ሙአመራ ማለትም ማህበራዊ ጉዳይ ሰዎች ጋር በሚኖሩ ጊዜ እንዴት መኖር እንዳለባቸው የሚያፈልጉት ነጥቦች አስቀምጣለች። ከዛም በመቀጠል ደግሞ አኽላቅ ማለትም ስነ መግባር የሆኑ ነገሮች ሰዎች እንግዲህ ከማንም ጋራ ለመግባባትና ለመስማማት የሚያስችሉትን መልካም ባህሪያትና ጠባያቶችን ታስቀምጣለች ማለት ነው። ወፊ ኡሙሪ ዘዋጅ ከዛ በመቀጠል ደግሞ ስለ ጋብቻ ሁኔታ ማን ጋራ መጋባት እንዳለባቸው እንዴት መጋባት እንዳለባቸው እንደገና ደግሞ የጋብቻ ስርዓትና ሁኔታ በሚገባ ተጠንተኗል ማለት ነው። ቀጥሎም ደግሞ አለመስማማት የተፈጠረ እንደሆነ ፍቺን የሚመለከቱ አንቀጾች ይመጣሉ። ከዛም ተፍቺ በኋላ ደግሞ ዒዳ የሚባል ነገር ሴትየዋ ከመጀመሪያ ባሏ ያልጸነሰችና ወዷ ንጹህ መሆኑን ለማረጋገጥ ዘር እንዳይደባለቅ የተወሰነ ጊዜ በዒዳ መቀመጥ እንዳለባትም በዚሁ ሱራ ተደግጓል ማለት ነው። ከዚህም ሌላ ያሉ ጋብቻና ፍቺ ጋራ የሚዛመዱ የቀለብን የልጅን ያስተዳደግን ሁኔታ ሁሉ የሚያካትቱ ነጥቦች ይገኛሉ ማለት ነው። وقتنا ولت الآيات في البديل حديثة عن صفات المؤمنين جنا بمذبيع والتبابي ثلاثة كلنها آماني والتباريات ملك كأننا ممزنيا تسكمت عليش معنا تفكرنها آماني والتبارات إنما عناكو من اسمام ولا تعلباتكو يميلوتن بارات تكتاتاي انكسوش تقلتنا خزا دقمو يكهادي وشن اونم قلتونو كهادي وش دقمو من اين تباري تايباتكو علي يميلوننا ديمج الرشاوت يتاتكونا مجمر በሁለት አንቀጽ ትገልጻለች። ቀጥላ ደግሞ በሁለቱ መካከል አወላዋይ የሆኑ ሙናፊቆች የሚባሉ ክፍሎች 13 አንቀጾችን በመቀጠል ታስተዋውቃለችና ተጠቁማለች ማለት ነው። ተወባት ሀይቀተል ኢማን ወሀይቀተል ኩፍሪ። እንግዲህ በእነዚህ በሶስት መደቦች ትክክለኛ እምነት እንዴት እንደሆነ እንደገና ደግሞ ግልጽ የሆነ ክህደት ምን እንደሚመስል ከዛም ቀጥሎ ደግሞ ባንዲ መልኩ ከአዲ በሌላ በኩል አማኝ መስሎ የሚጓዝ ማሰፋሪ የሆነውን አወላዋይ ክፍልም እሱ በጣም አደገኛ ነውና ለሁለታቸው ማስተሳሰጅ በመሆኑ ለማስተዋወቅ ሰፋ ባለ መልኩ ትገልጣለች ማለት ነው። እና የሰው ልጆች እንግዲህ ከዚህ ከሶስቱ መደብ ሊወጡ አይችሉም። ወይም ፍጹም አማኝ ይሆናሉ፣ ወይም ፍጹም ከአዲ ይሆናሉ፣ ወይም ደግሞ አወላዋይነት መስታይ ሆነው ባንዲ መልኩ ከላይ ሲታዩ ሙእሚኖች ይመስሉና ውስጥ ደግሞ ከአዲዎች ሆነው ይገኛሉ ማለት ነው። እና እንግዲህ ማንኛውም የሰው ልጅ የራስን ማንነት ለማወቅ የፈለገ እንደሆነ ከነዚህ ከሶስት መደቦች ውስጥ ፈልጎ ማግኘት ይችላል ማለት ነው። ሊልሙቃረነቲ በይነ አልስተዓደቲ ወአልሸቃ። እድለኞችና እድለሰባራ የሆኑት ሰዎች እስበሳቸው አገናዝቦና አመዛዝኖ ማን ከማን እንደሚለይና ማን ጋራ እንደሚመሳሰል ለማወቅ ይቻል ዘንድ ነው እነዚህን አንቀጾች በተከታታይ በዚህ መልኩ ያስቀመጠችው ሱራዋ ማለት ነው። ወመታደሰት አንብዲላህ የፈሊቀቲ። ከዛ ቀጠል በማድረግ ደግሞ የሰው ልጆች እንዴት እንደተፈጠሩ በምን መልኩ አፈጣጠራቸው እንደተጀመረ የነብዩላህ አደምን ታሪክ በማንሳት ተከተላለች ማለት ነው። እና ነብዩላህ አደም ያላባት ያላናት አላህ Subhanahu Wa Ta'ala ከአፈር ከጭቃ እንዴት እንደፈጠራቸውና እርባታቸው እንዲቀጥል እንዲያደረገ የተፈጠሩለት ዓላማ ደግሞ ምን እንደነበረ ተልኳቸውንም ጭምር ተጠቁማለች። ثم تناولت سورة الحديث بالإصابة عن أهل الكتاب فجاء فك بلا دقمو سلا أهل الكتاب وجه بصفات تاتت عليك بتليم سلا إسرائيل وجه سلا يهود وجه مالتهم يهود وجه انجلي الله سبحانه وتعالى بتكتاتي بذو نبيات وجه كما كاكلات شو عند مرتنا كتاب وجه عند وردد لات شو عوصتوا إن السجن الله سبحانه وتعالى عند كبرات شو كبرات شو انت أبكوا عند الزلقو بذو انجت وصالتنا በሰው ልጅ ዘንዳ የማይጠበቅ አሳፋሪ ሁኔታዎችን ሁሉ እንደሰሩ እያነሳ ይወቅሳልና ይኮንናል። በተጓዳኝም አማኞች ማለትም የነቢዩ መሐመድ ተከታዮች የነሱን የተሳሳተ መንገድ ተከትለው ወደ ጥፋት እንዳያመሩ በማስተዋወቅ ያስጠነቅቃል ማለት ነው። ወቢወጅን ኻሲን በኒ እስራኤል። እና በኒ እስራኤሎች ምንጊዜም ቅንትም ቢሆን እስካሁን ድረስ አላህ ሱብሓነሁ ወተዓላ ብዙ ቢመክራቸውና ቢያስታውሳቸው ቢገስጻቸውም እነሱ ግን ሁልጊዜ ተጥፋትና ተከፋት ያልተወገዱ መሆናቸውን ደጋግሞ ይወቅሳቸዋልና እንዲሁም ሌሎች የሰው ልጆች የነሱን ፈለግ ተከትለው ተመሳሳይ ጥፋት እንዳይፈጽሙ ያስጠነቅቅባቸዋል ማለት ነው። ወአማ በቂየቱ ሱረቱል ከሪማ ፈቀርተና ወለት ጃኒበ ተሽሪዕ። እንግዲህ የእስራኤሎቹ ታሪክ አንድ ሶስተኛውን ያህል ይሸፍናል ከሱራው ብዛት ማለት ነው። ከዛ በመቀጠል ደግሞ እንደገና ሌሎችን ግዛትና ደንብ ነክ የሆኑትን ነጥቦች ያስቀምጣል። ያነል ሙስሊሚና ካኑ ፊብዳያት ተክዊን ደውለት ኢስላሚያ። ይህች ስራ በምትወርድበት ወቅት ሙስሊሞቹ አዲስ እስላማዊ ስርዓት የዘረጉበትና አዲስ እስላማዊ መንግስት የመሰረቱበት ወቅት በመሆኑ በዛ ጊዜ ለመንግስታቸው መመሪያ የሚያገለግሉ የሆኑትን አንቀጾች ሁሉ አላህ ስብሓነሁ ወተዓላ በየለቱ በተከታታይ እንዴት ያወርድላቸውና ያስቀምጥላቸው እንደነበረ ታሳየናለች ማለት ነው። وهم في عمس الحاجة إلى المنهج الرباني فذلك زي مدي بالله نبي يمروا عندما هنا أتشو بيّا أنك تكافي أتشو يا الله من مريم عدين يتنبى رب أتشونا بذلك مسارة الله سبحانه وتعالى تكتاتا يهونو قوامي من مريم أتشن أستمت والله أتشو علم على ذلك إنا إصلاتك ركتة تشبه أتشو يا عبادة أنا يا معاملة وين يا أخلاك تكباراتوش عند أندوشون بذلك لما تكون كاسفر لك ስለዚህም ሁኔታ በሰፊው የተነገረው እዚህ ሱራ ውስጥ ነው ማለት ነው። እንደገና ስለ ሐጅም ስለ ዑምራም እንደዛው በዚህ ሱራ ውስጥ ነው። በሌሎች ሱራዎች ውስጥ በጥቅሉ ኢባዳ አድርጉ ቢልም የኢባዳ አይነቶችን በዝርዝር አልገለጻቸውም ነበር ማለት ነው። እንደገና ቀጥሎ ደግሞ አህካም አልጂሃድ ጥላቶች በእስልምና ላይ ደባ ለመፈጸም በሚሞክሩበት ጊዜ ከራሳቸው ላይ ለመከላከልና መብታቸውን ለማስከበር በትጥቅ ትግልም ቢሆን ከማንም ሳይሰንፉና ሳይሰነፉ እንዲበረቱና እንዲታገሉ ያዘዘበትና መመሪያ የሰጠበትም በዙ ስራ ውስጥ ሆናል ማለት ነው። ሹኡኑ ልኡስራቲ ወማ የተዓለቁ ቢሃ ከዛ በመቀጠል ደግሞ የቤተሰባዊ ሁኔታዎች የተዳሰሱበት ነው ማለት ነው። እና እስላማዊ ቤተሰብ እንግዲህ የሚያስፈልጋቸው መመሪያ አግኝተዋል። ለምሳሌ ጋብቻን በሚመለከት ያብቻቸው በእስላማዊ ፍርአት እንዴት መፈጸም ከነማን ጋራ እንዳለበት ይገልጻል ማለት ነው። ከዛም ደግሞ ስለ ፍቺ ሁኔታ በዝርዝር እንደዚሁ ይጠቁማል። ስለ ልጆች ማጥባትና ማሳደግ እንዴት አድርጎ ለሙግዚት መስጠትና ማስጠባት ወይም ደግሞ ከወላጅነቱ ጋራ እንድታሳድግ በሚደረግበት ጊዜ ማደረግ ያለበት እንክብካቤ ምን እንደሚመስል ይጠቁማለች ማለት ነው። ፍቺ በሚከሰትበት ጊዜ ደግሞ ዒዳ የተወሰኑ ጊዜ ግዚያቶች እንዴት አድርጋ የመጀመሪያ ባሏ ዒዳ መጨረስና ሆዷን ማጣራት ያለባት መሆኑን ታስተምራለች ማለት ነው። ከዛ ተህሪሙ ኒካህል ሙሽሪካት በእምነት የማትስማማ ጣዖት የምታመልክ የሆነ ሴት ለሙእሚን አቻ እንደማትሆንና እንዲሁም ደግሞ እንዱ ሙሽሪክ የሆነ ወንድ ለአማኛ ሴት አቻ እንደማይሆንላቸው ሁለቱ በእምነት የተለያዩ ጾታዎች መጋባት እንደማይፈቀድላቸው የተደነገገውም በዚህ ሱራ ነው ማለት ነው። ወታዲር ሚ 10 النساء في حاله الحيض ከዚህ ደግሞ የወር አበባ ወይም ደም በሚኖርባቸው ጊዜ ግንኙነት ማድረግ በጥብቅ የተከለከለ መሆኑም የተነገረው በዚህ ሱራ ነው ማለት ነው። ኢላ غير ما هنالك من احكام تتعلق بالاسره እና በተሰቦች ጋራ የሚገናኙ የሆኑትን ፍርአቶች ከዚህም ሌላ ከነዚህ ጋራ ተዛማጆች የሆኑትን ሁኔታዎች የዳሰሰው እዚች ስራ ውስጥ ይሆናል ማለት ነው። ለምንድን ነው ለቤተሰብ የዚህን ያህል ትኩረት የሰጠበት? መጀመሪያ ቤተሰብ ለጤናማና ለብቁ ዜጋ መሰረት ስለሆነ ቤተሰብ ጥሩ ሆኖ ካልተመሰረተ ጥሩ ህብረተሰብ ሊወጣ ስለማይችል ነው ማለት ነው። እና እስልምና እንግዲህ መጀመሪያ ከግለሰብ ቀጥሎም ከቤተሰብ ከዛም ቀጥሎ ደግሞ አጠቃላይ ህብረተሰብን ነው ትኩረት የሚሰጠው እንጂ እንደተሰራሽ ህግ ከወገብ ላይ ወይም ከመጀመሪያ አይጀምርም ከመጨረሻ አይጀምርም። ثم تحدثت السورة الكريمة عن جريمة الربا كذا بمكتل دقمو عدتك على إهبرة السبت انكوش ومثل نقروش بموسات سلا عراطا ويمسلا والذي عدقين النفس قلتنا قلتب كتكالك لعليش مالتنا يسول جوش بميشقراش وكذي بس سواوي ويمبون دماوي سميت مر رجاداتنا متبابر فيهون يالو سولا للو بمسوات ملك اندردا ቢያንስ ደግሞ የነጻ ብድር እንዲሰጥ እንጂ አንዱ ባለ ሚሊዮን ሆኖ ገንዘብን ያላግባብ ያካበተ ሌላው ደግሞ የለት ቁርቱን አጥቶ እንደገና ለሀብታም ገባሪ በመሆን በወለድና ባራጣ መበዝበዝ የለበትም በማለት የና ዝራፎት በጥብቅ ያወገዘበትና የከለከለበት በዚህ ውስጥ ነው ማለት ነው። በሌሎችም ስራዎች በተደጋጋሚ አጠናክሮታል። እና እንግዲህ የሰው ልጆች በዚህ ምድር ላይ በሚኖሩ ጊዜ ተደጋግፈው አንዱ በጉልበቱ ሌላው በውቀቱ አንዱ በሀብቱ እንዲረዳዳና እንዲደጋገፍ ነው እንጂ የሚፈለገው አንዱ ፍጹም ሀብታም ወይም ባለስልጣን ሆኖ ሌላው ደግሞ ምንም ድርሻ የሌለው ሆኖ የቤት ተመልካች በመሆን አስበርቱ እየተረጋገመና እየተመቀኛኘ መኖር የለበትም ባይ ነው ማለት ነው። በዚህ መሰረት እንግዲህ ሪባ የሚያደርጉ ወይም በወለድ የሚሰሩትን ሰዎች አላህ በሱና በመለክተኛው በኩል ከባድ ጦርነት የሚከፈትባቸው መሆኑን አበክሮ ያስጠነቀቀበትና አጥብቆ የከለከለበት በዚህ ስራ ውስጥ ይገኛል ማለት ነው። ፈዘኑ ቢሐርቢ ሚነላሂ ወረሱሊ ከአላህና ከመልእክተኛው የሆነን ጦርነት ጠብቁ ይሄንን ነገር ማትተውና ማታቋርጡ ከሆነ በማለት በማዳግም መልኩ የደነገገበት ነው ማለት ነው። ዋቀበታ ትሪባ ቢታጅሪ ምን ذلك اليوم الرهيب እና ከሪባ ቀጥሎ ይሄንን እንግዲህ ያልተውና ያልተቆጠቡ ሰዎች በዚህ በዱንያም አላህ Subhanahu Wa Ta'ala ለተለያየ ውድቀትና ከስረት የሚደረጋቸው ከመሆኑን ባሻገር በመጪው ዓለም ደግሞ ከባድ ቅጣት እንደሚጠብቃቸው ጀሃነም እንደተዘጋጀችላቸው ያስጠነቅቃል ማለት ነው። እና የው መልቂያማ በሚመጣ ጊዜ ለነዚህ ሰዎች እጅግ አሳር መከራ አዝሎ እንደሚመጣላቸው ያሳወቀበት ቦታ ነው። ወተቁ የውመን ቱርጃኡነ ፊሂ ኢለላህ ثم توفى كل نفس ما كسبت وهم لا يظلمون ከሚለው አንቀጽ እንደሚገለጸው ማለት ነው። ሰዎች በዚህ ምድር ላይ ሲኖሩ የተከለከሉትንም ሆነ ያልተከለከሉትን ነገር በመስራት የግል ፍላጎታቸውንና ስሜታቸውን በማራመድ የተወሰነ ጊዜ ሊዝናኑና ሊንደላቀቁ ይችላሉ። ግን ዝሮ ዝሮ አንዲት አሳረኛ ለተቀጠሯለችና እሷ በምትመጣ ጊዜ የሚያጋጥማችሁን ከወዲሁ ተጠንቀቁ በማለት ይጠቁማል ማለት ነው። ወከተመት ሱረቱ ልከሪማ ቢተውጂህ ልሙእሚኒና ለተውበት ወልኢናባ በአጠቃላይ በመጨረሻ አካባቢ ሙእሚኖች ምንም ያህል ቢጠነቀቁ ከጉድለትና ተዲክመት አያመልጡምና በመጨረሻ የሁሉም ነገር ማረሚያና ማስተካከያ ተውባ ስለሆነ ሁላቸውም ወደ አላህ ፍቃድ እንዲመለሱና ይቅርታ እንዲለምኑ ተጠቁማለችና ተመክራለች ማለት ነው። እና ወደ አላህ ዝቅ ብለው በትህትና ይቅርታ አድርግልን ምህረት ስጠን ብለው ሁላቸውም ጌታቸው እንደይመጥናትና መለመን መማጠን እንዳለባቸው ተመክራለች። በመጨረሻም ደግሞ ጥላቶቻቸውን አላህ Subhanahu Wa Ta'ala እንዳንበረከክላቸውና እነሱ እንዲል እንዲያቀዳጃቸውም ጭምር እንዲለምኑ ተመክራለች ማለት ነው። ሰው ባለው ዕውቀቱና ጉልበቱ ቢታገልም ዝሮ ዝሮ ከሰውነቱ አያልፍምና የአላህ እርዳታ ካልተጨመረበት በስተቀር ቢል ስለማይገኝ ነስርን ከኔ ለምኑ በማለት ያስተምራል ማለት ነው። ሙእሚኖች እንግዲህ የሚችሉትን ቢያደርጉም ዝሮ ዝሮ በአላህ ያመኑ እንደመሆናቸው ሁሉ ነገር በአላህ ፍቃድ ነው የሚፈጸመውና የሚከናወነው በማለት ተውሂዳቸው ጋራ ለማዛመድ ሁሉን ነገር ሁሉንም ዱዓ ይጨምሩበታል ማለት ነው። እና እንግዲህ ዱዓ ብቻውንም ምንም ነገር ሳይሰራ ሁሉን ነገር ያድርግልኝ ማለት ስህተት ነው። እንደገና ደግሞ በግል ጥረቱና ጉልበቱ ሁሉን ነገር አድርጋለሁኝ አላህ ባይጨምርም ማለትም ስህተት ነው። ሁለቱንም ያጣመረ እንደው ግን ትክክለኛ ነው። የሚችለውን እያደረገ የተረፈውን ደግሞ አላህ ይሞላልኛልና ይደግፈኛል ያለ እንደሆነ ይህ ነውና ትክክለኛው አማኝ በዚህ መልክ እንዲሄዱ ትመክራለች ማለት ነው። አተስሚያ ስያሜን በሚመለከት ሱረቱ አልበቀራ በመባል ትታወቃለች። በውስጧ በነብዩላህ ሙሳ ጊዜ አንድ ሰው ገድሎት ገዳው በመጥፋቱ ምክንያት እሳቸው ተጠይቀው አላህ Subhanahu Wa Ta'ala ገዳው የሚገኘው አንዲት ከብት ታርዳ ከሷ በሚቆረጥ ስጋ አከረኑ ሲመጣ እሱ ራሱ ገዳውን ተነስቶ ይጠቁማል ብሎ በነገራቸው መሰረት ልዩ የሆነ ታሪክ ስለሆነ ለዛ መታሰቢያና ማስታወሻ የሆን ዘንድ ስያሜዋም እዛ ጋራ በመዛመድ አልበቀራ በመባል ትታወቃለች። ዝርዝር ሁኔታ ወደ ውስጥ ይመጣል ማለት ነው። ይህች ሱራ ከሌሎች ሱራዎች የምትለይበትና ልዩ ማዕረጓ ምንድን ነው ከተባለም ደግሞ ነቢያችን አለይሂ ሰላቱ ወሰላም ስለ እሷ የተናገሩት ነገር ይኖራል። ለምሳሌ አንድ ጊዜ ምናሉ በቤት ውስጥ ኢባዳ መደረግ እንዳለበት ሲያስተምሩ በቤቶቻችሁ ውስጥ የተለያዩ ኢባዳዎችንና ስግደቶችን አካሂዱባቸው፣ ቤቶቻችሁን እንደ መቃብር አታድርጉ አሉ። እና ፈርድ ሶላት በመስጊድ ነው በጀማዓ መሰገድ ያለበት። ከዛ በተረፈ ግን ሱና ሶላት፣ የተለያዩ አዝካሮችና ዱዓዎችን በቤታችሁ አታቋርጡ አሉ። በተለይ ሱረቱ አልበቀራ የሚቀራበት ቤት ሰይጣን አያጠቃውም። እሷን ሁልጊዜ የቀራችሁ እንደሆነ በቤታችሁ ብትችሉ ሙሉውን ቢያንስ ደግሞ አያተል ኩርሲና የመጨረሻዎቹን ሁለት አያቶችን አዘውትሮ በቤቱ የሚቀራ ሰው ሰይጣን አያጠቃውም በማለት ከሌሎች ስራዎች ለየት ባለመልኩ አልበቀራ በተቀራችበት አካባቢ ሁሉ ሰይጣንን የምትከላከል መሆኑ ተነግሮላታል ማለት ነው። እንደገና በሌላም አባባል ደግሞ ሱረቱ አልበቀራና አሊ ዒምራን ተከትላ የምትመጣው ሱራ የውም አልቂያማ በሚሆንበት ጊዜ አላህ ዘንዳ ሱብሃነሁ ወተዓላ ሁለቱ የቁርአን ሱራዎች እንዳለቃ ሆነው እየመሩ መጥተው ለወዳጆቻቸው ሸፋዓ ይሰጣሉ። እነዚህ ሰዎች እኛ ወዳጆች በህይወታቸው ያሉ እኛና ሌሎችን ሱራዎችን የሚያነቡና በእኛ መመሪያ መሰረት ህይወታቸውን የሚመሩ ስለነበሩ ይቅርታ አድርግላቸው ምህረት ስጣቸው በማለት አላህን በመጠየቅ የሚሸማግሉና የሚጠቅሙ መሆናቸው ተገልጿል ማለት ነው። እና ይህች ሱራ ከሌሎች ሱራዎች የምትለይበት ብዙ መልክ አላት። አንደኛ እርዝመቷ ከማንኛውም ሱራ እንግዲህ በተለየ መልኩ 286 አንቀጾችን በማካተት ያውም ደግሞ አያቶቿ በጣም ረጅም በመሆን የታወቀች ሱራ ነች ማለት ነው። በውስጧ እንደገና ደግሞ አዘሙ አያቲን ፊኪታቢላ በቁርአን ውስጥ በአጠቃላይ አላህ ሱብሓነሁ ወተዓላ ካወረዳቸው አንቀጾች ሁሉ የላቀች አንቀጽ ትገኝባታለች ማለት ነው። እሷም አያቱል ኩርሲይ ናት። አላሁ ላ ኢላሀ ኢላ ሁወል ሐይዩል ቀዩም የምትለው አያ ከማንኛውም አያት ሁሉ የበለጠችና የላቀች ናት ተብሎላታል ማለት ነው። እንደገና ደግሞ አጥወሉ አያቲን ፊኪታቢላህ እሷ በቁርአን ውስጥ በጣም ረጅም እንደመሆኗ በሱራ ደረጃ እንደገና ደግሞ በአያት በአንቀጽ ደረጃ ረጅሟ አንቀጽም እሷ ውስጥ ትገኛለች ማለት ነው። እሱም አያተል ሙዳየና ያ አዩሃ አለዚነ አመኑ ኢዛ ተዳየንቱም ቢደይኒን የሚለው አያ አንድ ገጽ ሙሉ ይሆናል ማለት ነው። እና ይህ አያት እንግዲህ ማረፊያ ሳይኖረው በጣም ረጅም የሆነ አያት ማህበራዊና ኢኮኖሚያዊ ጉዳይ የሚዳስስ ሆኖ በውስጧ የሚገኝ ከመሆኑ አኳያ የዛ አይነት ረጅም አያ ሌላ ሱራ ውስጥ የለም ማለት ነው። እንደገና ደግሞ የመጨረሻ አያም በውስጧ ትገኛለች ይባላል። ቁርአን የተደመደመባት ወተቁ የውመን ቱርጃዑነ ፊህ ኢለላህ የሚለው አያ ተወረደ በኋላ ነቢያችን በዚች ምድር ላይ አልቆዩም የመጨረሻው የቁርአን መደምደሚያ እሷ አያት ናት ተብሏል ማለት ነው። እና እነዚህን የመሳሰሉ ብዙ መለዮዎች አሏት። በሌላም በኩል ደግሞ አርካነል ኢማንና አርካነል ኢስላም የሚባሉትን ነጥቦች በመነሻውና በመድረሻው ትዳስሳለች ማለት ነው። በመጀመሪያ አካባቢ አለዚነ ዩእሚኑነ ቢልገይቢ ከሚለው አንስቶ ኡላኢከ ሁሙል ሙፍሊሑን የሚለው ድረስ ከሞላ ጎደል አርካነል ኢስላምን ጠቁማለች። በመጨረሻ አካባቢ ደግሞ አመነ ረሱል በሚለው አያት እንደገና መልሳ አርካነል ኢማንንና አርካነል ኢስላምን በማጓረፍ ታካትታለች ማለት ነው። እና እንግዲህ ይህች ሱራ በጣም በእስልምና ውስጥ ከፍተኛ ድርሻ ያላት መሰረታዊ የሆኑት ነጥቦችን ሁሉ ያስቀመጠች በመሆን ትታወቃለች ማለት ነው። አሊፍ ላም ሚም አላሁ አዕለሙ ቢሙራዲህ። ይህ አይነት አነጋገር እንግዲህ አላህ ሱብሓነሁ ወተዓላ በተደጋጋሚ በተለያዩ ምዕራፎች ተጠቅሞታል ማለት ነው። አሊፍ ላም ሚም የሚልና እንደገና ደግሞ አሊፍ ላም ሚም ሷድ አሊፍ ላም ራ እንደገና ቋሲም ቋሲም ሐሚም ቃፍ ሷድ ኑን የተለያዩ ፊደላቶችን በመጠቀም የተለያዩ ምዕራፎች እንዲጀመሩ አድርጓል ማለት ነው። በእነዚህና እነዚህን በመሳሰሉ አነጋገሮች ልዩ የሆነ ትርጉም አልተሰጣቸውም ማለት ነው። ከነቢያችን ጀምሮ ትርጉሙ በቀጥታ ይህ ነው ተብሎ የተገለጸ ነገር የለም። እና ልዩ ትርጉም ከመስጠት ይልቁንስ ያወረደው ጌታ አላህ ይወቀው ብሎ ማለፉ ይመረጣል ማለት ነው። ምክንያቱም ቁርአን ሲባል ሁለት አይነት መልክ አለው። አንደኛ ለማንኛውም አንባቢ ግልጽ የሆነ መልእክት ያለው፣ ሌላ ደግሞ በጣም ጥቂት ውስንም ቢሆንም ከአላህ በስተቀር ቀጥተኛ ትርጓሜውን ማንም የማያውቀው የሆነ እንዳለ በቀጣዋ በሱረቱ አሊ ዒምራን ውስጥ ይጠቀሳል ማለት ነው። እና ከዛ ክፍል ነው ይሄ አሊፍ ላም ሚም የሚለው አላህ ዓለም አላህ ይወቀው ብሎ ማለፉ የተመረጠ ነው። አንዳንዶቹ ለመተርጎም የሞከሩ ነበሩ፣ ግን ትርጓሚያቸው የተስማማ አይደለም። እስበርሳቸው አንዱ አንድ ሐሳብ ሲናገር ሌላው ሌላ ሐሳብ እየተናገረ እየተለያዩ ነው የሄዱት ማለት ነው። ይህም የሚያሳየው ቋሚና ተጨባጭ የሆነ ትርጉም የሌለ መሆኑን ነው። እዚህ ላይ አላህ ሱብሓነሁ ወተዓላ ሐሳቡ ወይም መልእክቱ ግልጽ ያልሆነ ነገር ለምን ያወርዳል የሚል ጥያቄ ያስነሳል። እና ለዚህ መልሱን አላህ ሱብሓነሁ ወተዓላ ራሱ ጠቁሞናል ማለት ነው። ቁርአን እንግዲህ ግልጽ ያልሆነ ነገር በመመሪያነት አያስቀምጥም። እርግጥ ማለት ነው መመሪያ የሚሆነውን ነገር በግልጽ ነው የሚያስቀምጠው። አንዳንድ ጊዜ ግን መልእክታቸው ግልጽ ሳይሆንም ከአላህ የመጡ መሆናቸውን እንዲያምኑ የሙእሚኖችን ኢማን ለመፈተን ብቻ የሚያወርዳቸው አሉ። እነዛ መልእክታቸው ግልጽ የሆኑ ነገሮች እንደሚያምኑ ሁሉ ያልሆኑትንም ጭምር እንዲያምኑባቸው ብቻ ለማዘዝ ማለት ነው። ዝሮ ዝሮ ግን እነዛ ሐሳባቸው ግልጽ ያልሆኑት ከነዛኞቹ አንቀጾች የተለየ መልእክት እንደሌላቸውም ተናግሯል። አዲስ እንግዲህ ሐሳብ ይኖረዋል ተብሎ የሚያሰጋ ነገር የለም። ቢታወቅም ኑሮ ከነዛ ግልጽ ከሆኑት አንቀጾች የተለየ እንደማይሆን አረጋግጦልናል ማለት ነው። ከዛ ካልወጣ ድረስ የኛው ትርጓሜው ታወቀም አልታወቀም የሚጎለው ነገር የለም ማለት ነው። እና ለመተርጎም የሞከሩት አንዳንዶቹ አሊፉ አላህ ከሚለው ቃል ላሙ ለጢፍ ከሚለው ሚሙ መጂድ ከሚለው ቃል እንደተወሰደ ሲናገሩ፣ ሌሎቹ ደግሞ አሊፉ የአላህን ቃል ሲያመለክት ላሙ ጅብሪልን ሚሙ መሐመድን ነው የሚጠቁመው ብለው እንደገና ይህንን ሲደምሩት ከአነላህ ስብሓነሁ ወተዓላ አርሰለ ጅብሪል ልአሚን ኢላ መሐመድ ሳዲቅ ልአሚን እንደማለት ነው ብለው የተረጎሙ አሉ ማለት ነው። በፊተኛው አባባል አላሁ ለጢፉ ልመጂድ አንዘለ ልቁርአን አላ መሐመድ ማለት ነው። በሁለተኛው ግን አላህ በፍቃዱ ጅብሪል ላከና ለመሐመድ መመሪያ አስተላለፈለት እንደማለት ነው የሚሉ አሉ። አንዳንዶቹ ደግሞ በጥቅሉ ምህጻረ ቃል ሆኖ አላህን ነው የሚጠቁመው ወይም የሱራዋ ስም ነው። አሊፍ ላም ሚም ማለት አልበቀራ እንደማለት ለምዕራፏ ስም ነው ወይም በጥቅሉ ለቁርአን ስም ነው ብለውም የተረጎሙ አሉ ማለት ነው። ከዚህ ሁሉ ግን ትክክለኛውን ትርጉም አላህ ይወቀው ማለቱ የተመረጠ ነው የሚለው ባጭሩ ያሳርፋል ማለት ነው። ذلک الكتاب ይህ ኪታብ ወይም ይህ መጽሐፍ ኢላላ አላህ ሱብሃነሁ ወተዓላ ላ ረይበ ፊህ ከአላህ የተወረደ ለመሆኑ አያጠራጥርም። ሁደን ልልሙተቂን እሱም አላህን ለሚፈሩና ፍቃዱን ለሚያከብሩ ባሪያዎቹ ሁሉ በቂ የሆነ መመሪያ ነው በማለት ኪታቡን ያስተዋውቃል ማለት ነው። እና እንግዲህ ይህ ኪታብ የሚለው ቁርአንን ነው። ቁርአን ራሱን በራሱ እያስተዋወቀ ነው ያለው ማለት ነው። እና በነቢዩ መሐመድ በኩል የተላከውና የደረሳችሁ የሆነው ይህ መጽሐፍ ከአላህ ስብሓነሁ ወተዓላ ሰማይና ምድርን ከፈጠረው ኃይልና ኃያል ጌታ የተላከ ለመሆኑ የሚያጠራጥርና የሚያከራክር አይደለም፣ ያለቀለት ጉዳይ ነው ማለቱ ነው። እሱም ደግሞ በሚወርድበት ጊዜ እንዲሁ እንደ ተራ ነገር እንደ ዜማ ወይም እንደ ጸሎት ነገር የሚነበነብ ሳይሆን ለሰው ልጆች የዕለት ተዕለት የህይወት መመሪያ ነው። በተለይም አላህን ለሚፈሩና ፍቃዱን ለሚያከብሩት ሁሉ ህይወታቸውን በየአቅጣጫውና በየዘርፉ የሚመራ የሆነ በቂ ኪታብ ነው በማለት ያስተዋውቃል ማለት ነው። እና ሰዎች እንግዲህ እንደ ቀላል እንዳያዩትና እንዳያልፉት ተገቢውን ትኩረትና ክብደት እንዲሰጡት ነው አላህ በዚህ መልክ የሚያስተዋውቀው። መጀመሪያ ይህ ኪታብ አለ። ذلك الكتاب የሚለው አነጋገሩ اسم الاشارة ወይም የመጥቀሻው ቃል እንደ ሩቅ ተደርጎ ነው የተቀመጠው በአረበኛው ስልት ማለት ነው። ያ ኪታብ እንደማለት ነው። ያ ኪታብ ያለው በአካሉ ሩቅ ሆኖ ሳይሆን በደረጃው በጣም የላቀና የመጠቀ የሆነው ኪታብ ወደ እናንተ የተላከው ላ ረይበ ፊህ እናንተ ምናልባት ባለማወቃችሁ የሰይጣን ዜማ ነው ወይም የሟርተኞች ዘዴ ነው ወይም የእብድ ቃላት ነው እያላችሁ የተለያየ ቃል ብትሰነዝሩበትም የምትሉት ሁሉ ውሸት ነው። እንግዲያውስ ከአላህ ስብሓነሁ ወተዓላ የተላከና የወረደ ለመሆኑ ያለምንም ጥርጥር አረጋግጥላችኋለሁኝ አለ ማለት ነው። እንደገና ከወረደ በኋላ ደግሞ አላማውና ተልእኮው ምንድን ነው ብትሉ ሁደን ልልሙተቂን አላህን ለሚፈሩ ባሮች ሁሉ መመሪያ ነው፣ ለዲናቸውም ለዱንያቸውም ለመንፈሳቸውም ለአካላቸውም በቂና ቋሚ የሆነ መመሪያ ነው በማለት ያስተዋውቃል ማለት ነው። ወይም በሌላ አባባል ذلك الكتاب በሚለው በሁለቱ ቃል ይደመደማል አረፍተ ነገሩ ተብሏል ማለት ነው። ኪታብ ማለት ይህ ነው እንደማለት። እንግዲህ አንድ ነገር ከአይነቱ ልዩ የሆነ እንደሆነ ሰው ማለት እገሌ ነው እንደሚባለው ኪታብ ብሎ ዝም ይህ ኪታብ ብቻ ነው ነው የሚለው አላህ ሱብሓነሁ ወተዓላ። ከዚህ አኳያ እንግዲህ እሱን የሚመስልና የሚወዳደር ኪታብ በዓለም ላይ ታይቶ ተሰምቶም አይታወቅም። አላህ የወረዳቸውም ቢሆኑ ከእሱ በፊት የወረዱት ኪታቦች የቁርአንን ያህል ጥልቀትና ስፋት ያላቸው አልነበሩም ማለት ነው። እና ከዚህ ጋር ሲወዳደሩ ሌሎቹ እንደሌሉ ናቸው። ሰው የጻፋቸው መጽሐፎች ደግሞ ጥርትንም ሊወዳደሩ አይሞክሩም ማለት ነው። ስለዚህ የኪታቦች ሁሉ አለቃና እንቆ ወደርና አቻ የሌለው ብቸኛ ብርቅዬ ኪታብ ማለት ይህ ነው በማለት ያስቀምጠዋል ማለት ነው። እና በዚህ መልክ እንግዲህ የወረደውና የመጣው ኪታብ ከአላህ የመጣ ለመሆኑ ደግሞ ሰዎችም ሆነ ጅኖች ሊጠራጠሩበት አይገባም። ምክንያቱም የዚህ አይነት ኪታብ ፍጡር ሊያዘጋጅና ሊያቀርብ አይችልምና ማለት ነው። እንደገና ደግሞ በይዘቱና በአይነቱ ብቻ ሳይሆን በህደቱም ጭምር የሰው ልጆችን ስሜትና ፍላጎት የዱንያ ተአከራቸው በማጣመር ሁሉን ነገር አሟልቶና አካቶ የመራ የሙተቆቹ መመሪያም ይህ ኪታብ ብቻ ነው ማለት ነው። ከዚህ ውጭ የሚሄዱ ሰዎች ሙተቆች አለመሆናቸውን ይጠቁማል ማለት ነው። አላህን የሚፈሩና ፍቃዱን የሚያከብሩ የሆኑት ሁሉ አማራጭ የሌለው መመሪያቸው ቁርአን ነው። ከዚህ ውጭ የሚሄዱት ግን ፉጃሮችና ጠማማዎች ብቻ መሆን አለባቸው ማለትን ያሳየናል ማለት ነው። እና እነዚህ ሙተቂን የተባሉት ወይም አላህን የሚፈሩ የተባሉት ወገኖች ምን ምን ማማላት አለባቸው የሚል ጥያቄ ስለሚያስከትል ቀጥሎ ዘርዘር ባለመልኩ ይገልጣቸዋል ማለት ነው። አለዚህም እነዚህ ሙተቂ የተባሉት እነዚያ ናቸው። ዩሚኑነ ቢልገይቢ በገይብ የሚያምኑ የሆኑ ይላል። በገይብ ማለት ከሐዋሳቶቻቸው የራቁና የተሰወሩ በሆኑ ነገሮች ያለምንም ጥርጥር የሚያምኑ ናቸው ነው የሚለው። እንግዲህ ሙእሚኖች አላህ ስብሓነሁ ወተዓላ ከመቀበላቸው የተነሳ ከአላህ የበለጠ ለእነሱ መካሪና አስተማሪ የለምና በነቢዩ አማካይነት የሚበጃቸውን ነገር ሲነግራቸውና ሲመክራቸው ያ የሚነገረው ነገር እንኳን ለጊዜው ለአእምሯቸው ቢርቃቸውም ከአላህ የበለጠ የሚያውቅ የለምና እሱ ከነገረን እውነት ነው ብለው ሐዋሳታቸው ያልደረሰባቸውን ነገር ሳያቅማሙና ሳይወላገዱ በቀላሉ የሚቀበሉና የሚከተሉ ናቸው ይላል። እና እንግዲህ ለምሳሌ የአኺራ ነገር በሚነሳበት ጊዜ ሰው ከሞተ በኋላ የመነሳት፣ የመጠየቅ፣ የመመርመር፣ የሲራት፣ የጀሃነሙ፣ የጀነቱ፣ የሂሳቡ፣ የሚዛኑ ሁኔታ ሲነሳ እነዚህን ሁሉ ነገሮች ሰዎች በአይናቸው አላዩም፣ በጆሯቸውም አልሰሙትም። በቀጥታ አላህ መግለጫውን ሲያነብ ማለት ነው። በእጃቸውም አልዳሰሱትም፣ በአፍንጫም አላሸተቱትም፣ በሰውነታቸውም አልዳሰሱም። ይህ ከመሆኑ ጋራ ግን ወላዩ ነቢዩ ከሚትል ከቢር እንደ አዋቂው ጌታ እንደ አላህ የሚነግርህ የለም በሚለው መሰረት አላህና ረሱሎች ስለተናገሩ ብቻ የሚያምኑ ናቸው ማለት ነው። ግን አላህና ረሱል እየተናገሩ እኔ በአይኔ ካላየሁት፣ በጆሮዬ ካላዳመጥኩት፣ በገጽታ በእጀት አልዳሰስኩት የሚሉ ሰዎች የራሳቸውን ሐዋሳት ከአላህ በላይ ታማኝ ነው እንደማለት ነው ማለት ነው። እና በዚህ መልክ ሳይሆን እንግዲህ በሐዋሳታቸው የማይደርሱባቸውን ነገሮች ከነሱ የራቁና የተሰወሩ ሁነው በነበሩበት ወቅት በጋር ተገልጠውና ተከፍተው ሳያዋቸው የሚያምኑ የሆኑት ናቸው ሙተቂን የሚባሉት ይላል። እና አርካነል ኢማን የሚባሉት ነገሮች በአመዛኝ ከሐዋሳት የራቁ ነገሮች ናቸው። ሰዎች ሲሞቱ ወይም ቂያማ ቀን ሲደርስ ነው እንጂ በሐዋሳቶቻቸው ሊደርሱባቸው የሚችሉት በሕይወት በጤንነት እያሉ ብዙዎቹ ሊታዩና ሊዳሰሱ የሚችሉ አይደሉም ማለት ነው። ወዩቂሙነ ሰላት እንደገና ደግሞ ሰላትን ጠብቀውና አስተካክለው አዘውትረው የሚሰግዱ የሆኑ ናቸው ሙተቂን ማለት ይላል። አላህን የሚፈሩ ማለት የስግደት ግዴታቸውን በብቃት የሚወጡ ናቸው ማለትም ወቅቱንም እንደ ወቅት አክብረው እነ ሰላተ ካነት አለ ሙእሚነ ኪታብ መውቁታ እንዳለው ሳይደርስ ሳይሆን ወይም ካለፈ በኋላ ሳይሆን አላህ በወሰነውና በመደበው ሰዓት እንደገና ቅድም ዝግጅቱን አሟልተው ሹሩጥ ጠሃራ ወይም ሹሩጥ ሰላት የሚባለውን ነገር ሁሉ በሚገባ አሟልተው ወደ ቂብላ ዙረው አሳባቸውን አሰባስበው ከወሳዊት ተጠብቀው እና ያለማቋረጥና ያለመሰልቸት ሁልጊዜ የሚሰግዱ የሆኑ ናቸው ሙተቂን ማለት ይላል። በዚህ መልክ እንግዲህ የማይሰግዱ ከሆኑ ሙተቂን የሚለው ውስጥ የማይገቡ መሆናቸውን ያመለክታል ማለት ነው። ወሚማ ረዘቅናሁም ዩንፊቁን እንደገና ደግሞ ከሰጠናቸው ሲሳይ ከገንዘባቸው ለሌሎቹ ለሌላቸው ወገኖቻቸው በመለገስ የሚያወጡ የሆኑ ያላቸውን ጸጋ ለሌሎቹ ወገኖቻቸው የሚያካፍሉ የሆኑ ማለትም ራስ ወዳዶች ሳይሆኑ ራሳቸው በልተውና ጠጥተው ሌላው ጦም እያደረ በግድየለሽነት የሚያልፉ ሳይሆኑ እነሱ የሚያገኙትን ጥቅም ለወገኖቻቸው የሚያካፍሉ የሆኑ ሩሩዎች ናቸው ሙተቂን ማለት ነው ይላል። ይህ እንግዲህ ዘካንም ሆነ ሌሎችንም የተለያዩ ምጽዋት አይነቶችን ያካትታል። ከዛም አልፎ እንዳውም ወሚማረዘቅናሁም ስላለ አላህ ከሰጣቸው ጸጋ ነው የሚለው እውቀትንም ጭምር ያካትታል ተብሏል። አላህ ዒልም የሰጣቸው ሰዎች የዲንም ሆነ የዱንያ እውቀት ያንን እውቀታቸውን የማይደብቁና የማይነኩ ለወገኖቻቸው የሚያካፍሉ የሆኑ ናቸው ሙተቂን ማለት ነው የሚለው። ወለዲን አሁንም በተጨማሪ እነዚህ አላህን የሚፈሩ ባሮች ማለት እነዚያ ናቸው። ዩሚኑነ ቢማ እንዚለ ኢለይክ ወደ አንተ በተወረደው ቁርአን የሚያምኑ የሆኑ ይላል። ይህን ያለበት ምክንያቱ ቀደም ሲል በተጠቀሱት መግለጫዎች በገይብ የሚያምኑ ሶላትን ጠብቀው አዘውትረው የሚሰግዱ ከፈጠናቸው ሲሳዎች ለወገን የሚለግሱ በሚባልበት ጊዜ የሁዶችም ነሳራዎችም እኛም አለንበት እያሉ ያሰፈስቡ ነበረ። እኛም ያው በገይብ አምነናል፣ በነ ሙሳ በነ ተውራት አምነናልና አለንበት ይሉ ነበረ። እንደገና ክርስቲያኖችም እንደዛው በበኩላቸው እኛም አለንበት፣ ምጽዋትም እንሰጣለን፣ ስግደትም እናደርጋለን፣ እንደገና በገይብ አምነናል ይሉ ነበር። ግን ሁላቸውንም በአንድ ጊዜ ለመጣል ወለዲነ ዩእሚኑነ ቢማ ኡንዚለ ኢለይክ፣ በአንተ በተወረደው የሚያምኑ መሆን አለባቸው ይላል። በቁርአን ካላመኑ እኒህ ቀደም ሲል የተጠቀሱትን እንኳን ነጥቦች ከሞላ ጎደል ቢያከናውኑ አይቆጠርላቸውም፣ ኢማናቸው አይሟላምና በአንተ በተወረደው ቁርአን የሚያምኑ መሆን አለባቸው ይላል። ወማ ኡንዚለ ሚን ቀብሊከ፣ እንደገና ደግሞ ከአንተ በስተፊት በተወረደውም የሚያምኑ በቀደምት ነቢያትና ኩቱቦችም የሚያምኑ መሆን አለባቸው ይላል። ይህም ደግሞ ቀደም ሲል ኢማን ሳይኖራቸው እንደ መጅሶቹ ያሉትን እሳት የሚያመልኩ ከዋክብት፣ ፀሐይ፣ ጨረቃ የሚገዙ ወገኖች ነበሩ። እነዚያም ደግሞ በነቢዩ መሐመድና በቁርአን ካመን ያው ያለፈውን ሁሉ ነቢይ ባንቀበልም ግብ የለም የሚል አመለካከት ስለነበረባቸው እነሱም በዚህ መልክ ደግሞ መሄድ የለባቸውም፣ ባለፉትም ነቢያቶችና ኩቱቦች ጭምር ማመን ይኖርባቸዋል ብሎ እነሱንም ደግሞ ወደኋላ ተመልሰው ባለፈው ሁሉ እንዲያምኑ ለማድረግ የተጠቀመበት አባባል ነው ማለት ነው። ወቢልአኺረቲሁም ዩቂኑን፣ በአጠቃላይም ደግሞ በመጪው ዓለም ይህች ዓለም ካለፈች በኋላ በተከታይነት በምትመጣው ቋሚና ዘላለማዊ ዓለም በአኸራ በእርግጠኝነት የሚያምኑ መሆን አለባቸው ሙተቂን ለመሆን ማለት ነው። እንጂ ከሞት በኋላ ሰው ተረስቶና በስብሶ ይቀራል የሚል አመለካከት ያላቸው እንደሆነ እነዚህ ሙተቆች አይደሉም ይላል። ይህ ደግሞ ሙሽሪኩል አረብን ለማውጣት ነው። ሙሽሪኩል አረብ እንግዲህ የተለያዩ ነቢያቶች እንዳለፉ እንደ ታሪክ ዝም ብለው ይናገሩ ነበረ። ግን ሰው ከሞተ በኋላ መን ዩሕይል ዒዛመ ወሂየ ረሚም ይሉ ስለነበረ ሰው ከሞተ በኋላ አይነሳምና እንደገና በሰራው ስራ አይጠየቅም አይመነዳም የሚሉ ከሆኑ እነዚህ ሙተቂን ሊባሉ አይቻሉም በማለት ያለፉትንም ሆነ ያሉትን የሰው ልጆች አይነቶች በሙሉ እምነታቸው እንግዲህ ምን መልክ መያዝ እንዳለበት በቀላሉ ለማስተካከል እነዚህን መለኪያዎችና መመዘኛዎች አስቀመጠ ማለት ነው። እና አሁን የተጠቀሱትን እንግዲህ ነጥቦች በሚገባ ያሟሉ የሆኑ እንደሆነ ሙተቂን ይባላሉ። ሙተቂን ከተባሉ ደግሞ የህይወት መመሪያቸው ይህ ቁርአን ነው የሚሆንላቸው። ከዚህ ቁርአን ውስጥ የሚጥሉትና የሚተውት ነገር ሳይኖር ሙሉ በሙሉ መመሪያ ያደርጉታል ማለት ነው። ይህንን ካደረጉ በኋላ እንግዲህ እነዚህ ሰዎች ምን ማዕረግና ክብር ይኖራቸዋል በአላህ ዘንድ በሚባልበት ጊዜ ኡላኢከ ዐላ ሁደን ሚን ረቢሂም ማለት እነዚህን አሁን የተጠቀሱትን መመዘኛዎችማ ያሟሉ የሆኑት ወገኖች በዚህ በምድራዊ ህይወታቸው ላይ እስካሉ ድረስ ከጌታቸው በተሰጣቸውና በተላከላቸው መመሪያ ላይ በሚገባ የተስተካከሉ ትክክለኛ ሰዎች ማለት እነዚህ ናቸው። ሂዳያ እንደ ፈረስ ሆኖ እነሱ በላያው ላይ እንደተቀመጡና እንደጋለቡበት አደረገ ማለት ነው። የሂዳያ ዕውቅና ሰጣቸው ማለት ነው። በዚህ ምድር ላይ ያሉ ሰዎች የተለያየ እምነትና አመለካከት እያራመዱ ሁላቸውም እኛ ነን ትክክለኞቹ እያሉ ከእነሱ ውጭ ያሉትም ሲኮንኑና ሲያወግዙ ነው የሚታዩት። ግን ራሱ ስለሾመ አይደለም፣ እኔ በሂዳያው በኩል ትክክለኛ ባለ ሂዳያ ነው ብዬ የምስክርና የዕውቅና ደብዳቤ የምሰጣቸው ቢኖሩ እነዚህ ብቻ ናቸው፣ ሂዳያን በቁጥጥራቸው ስር አድርገውታል ማለቱ ነው። እና እንግዲህ ትክክለኛ እምነትን እነዚህ ሰዎች በላዩ ላይ ተደራለው ቁመውበታል፣ እንደ ፈረስ ጋልበውታል ማለት ነው። ወኡላኢከ ሁሙል ሙፍሊሑን፣ ይህ ከሆነ ደግሞ በመጪው ዓለም ውጤትና ወረታቸው ምንድን ነው ከተባለ የመጨረሻ ድልና እድል የሚያገኙትም እነዚህ ብቻ ናቸው። ማለትም የሚመኙትን ሁሉ አግኝተው ከሚፈሩት ሁሉ የሚድኑት እድለኞች እነዚህ ብቻ ናቸው በማለት እስከ ውጤቱም ቁልጭ ባለመልኩ ያስቀምጠዋል ማለት ነው። እና እንግዲህ በዚህ በአጭር አያቶች አላህ ስብሓነሁ ወተዓላ ትክክለኛ አማኞች እነማን እንደሆኑ ምን ምን ማሟላት እንዳለባቸው፣ አማኞች ከተባሉ በኋላ ደግሞ በጌታ ዘንዳ ምን አይነት ግምትና ክብር እንደሚሰጣቸው፣ የመጨረሻ እጣ ፈንታቸው ምን እንደሚመስል በአጭሩ ገለጸና አስቀመጠ ማለት ነው። በዚህ መመሪያ መሰረት እንግዲህ ማንም የሚፈልግ ሰው የነዚህ አባል ለመሆን ይችላል በማለት ማስተዋወቁ ነው ማለት ነው። ከዚህ በመቀጠል እንግዲህ የነዚህ ተቃራኒ የሚሆኑትን ክፍሎች ደግሞ እንዲከተሉ ያደርጋቸዋል ማለት ነው። إن الذين كفروا سواء عليهم أنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم إن الذين كفروا إن ذي أونس يدبكوا يهنك هذا وجيرا سواء عليهم كنت زندا قلنا وأنذرتهم ما استنككهن أم لم تنذرهم على ما استنككه እነሱን በተስተነቀቃቸውም ባታስተነቀቃቸውም ምንም ለውጥ አያመጡም ማለት ነው። ላዩሚኑን በሁለቱም ሁኔታ እነሱ አያምኑም። አንድ ጊዜ አቋም ይዘዋልና በተሳሳተ አመለካከታቸው አንተ ብትገስጣቸውም ብትመክራቸውም ባትመክራቸውም ምን ጊዜም ለውጥ እንደማያመጡ ነው ይላል ማለት ነው። እንግዲህ ሰው ተለገመ ወይም ከተኛ በቀላሉ ለመስማት ያልፈለገ ከሆነ ያሰማው የሚችል የለምና እነዚህ ከዴትን የመረጡት ወገኖች ያንተ መንከርና አለማንከር በእነሱ ህይወት ላይ ምንም አይነት ለውጥ እንደማያመጣ ነው ምን ጊዜም አናምንም ብለዋልና እንደማያምኑ ነው ይላል። እና ምክንያቱ ምንድነው? ከተመላህ አላ ቁሉብህም አላህ Subhanahu Wa Ta'ala በልቦናዎቻቸው ላይ አሽጎባቸዋል። ወአላ ሰምዒህም በጆሮቻቸውም ላይ እንደዛው እሽጋት አድርጎባቸዋል ይላል። ማለትም እንግዲህ የዛሄረ ጆሮአቸውና ልቦናቸው ታሽጓል ማለት ሳይሆን ውጣዊ ስሜታቸው እነት ላለመቀበል ለግሟልና ደንዝዟል ማለት ነው። ወአላ አብሻሪም ግሻዋ ባይኖቻቸው ላይ ደግሞ ልዩ ሽፋን ተደርጎባቸዋል። ወለው ማዓዛቡን አዚም በመሆኑም ለነዚህ አይነቶች ሰዎች በጣም አይከብዱ የከበደ ቅጣት ይጠብቃቸዋል በማለት ያስጠነቅቃል ማለት ነው። እነዚህ ከሃዲዎች እንግዲህ አላህ የሰጣቸውን ጸጋ ባለመቀበልና ባለመጠቀማቸው ስለተቀየማቸው ካሁን በኋላ ባይናቸው ያዩትን በጆሮአቸው የሰሙትን በልባቸው የተገነዘቡትን ነገር ለመጠቀም ካልፈለጉ አላህ እነዚህን ሐዋሳቶች አሽጎባቸዋል።